የት ላይ ነበር የደረስነው? ባጭሩ 30ኛው ሐዲስ ላይ ነበር ያለ ነው። አቢ ثعلب الخشني جرثوم بن ناشر የሚባለው ሰሐቢ ያወራው ሐዲስ ላይ ነበር ያለ ነው። እርሱ ምን አለ? አን ረሱልላህ ሰለላሁ ዐለይሂ ወአለሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ፣ ኢነላህ ፈረደ ፈራኢዳ አላህ ሱብሃነሁ ወተዓላ ግዴታዎች የሆኑ ነገሮችን ደንግጓልና ፈላ ቱድይዑሃ አታጥፏት፣ ወሐደ ሁዱደን እያንዳንዱ ነገር ወሰን አድርጓል፣ ፈላ ተዕተዱሃ ያን ወሰን አትለፉ፣ ወሐረመ አሽያአ ብዙ ነገሮችን አላህ ሱብሃነሁ ወተዓላ እርማ አድርጓልና ፈላ ተንተሂኩሃ አትግብሯት፣ ወሰከተ አን አሽያአ አላህ ሱብሃነሁ ወተዓላ ከብዙ ነገሮችም ዝም ብሏል፣ ረሕመተን ለኩም ለእናንተ በማዘን ማለት ነው። غير نسيان كارساچا وچ بالله هنيتا فلا تبحثوا عنها سلسوا اتفتشوا يتريا لنبر يقومو يا قومنو وحد حدودا فلا تعتدوها يا لو لا ينبر وحد حدودا كما ابراريو معناتي نو وحد حدودا الله سبحانه وتعالى وسنچن ادرغوالنا يعني وسن اتلفو حد بلو معنات بعربيه قنقوا አልመንዑ አንድ ነገር መከልከል ነው። ከዚህም የተነሳ ምን ይሉታል አረቦቹ? ወሰኑን ድንበሩን ሐድ ይሉታል። ሊመን አሐድ الجارين ማለት ሁለት ጎረቤቶች ሲሆኑ ሲኖሩ ወይም በግቢ ወይም ደግሞ በመሬት ወይም በተለያየ ዙሪያ ላይ ድንበር ያብጁለታል፣ ያንን ሐድ ይሉታል። ለምን እንደው አንዱ ወደ አንዱ መረማመድ አይችልም፣ አንዱን ጎረቤቱን ወደ አንዱ ጎረቤቱ ከመከላከል ያርቃዋል ማለት ነው። እዚህ ቦታ ላይ ግን የተፈለገው ትክክለኛው በሸርዑ ሐድ ሲባል قيل ان المراد حدود الواجبات والمحرمات الله سبحانه وتعالى حرام لا يادرجو عقوبات الشرعيه ወይም ደግሞ حرام ያልደረገቸው ነገሮች አሉ። እነዛን حرام ነገሮች እንዳትቀርቡ ወሰንን እንዳታልፉ ማለት ነው። ትክክለኛ محارم الله عز وجل ان المراد بالحدود في الحديث وسن بمالت يفلقوا دنبر بمالت يفلقوا الله سبحانه وتعالى محارم الله عز وجل الله حرام ያደረገው ነገር ነው ማለት ነው። ማለት ለምሳሌ ዋጅብንም ድንበራት ተለፍ እንላለን። ነቁሉ መሰለን لا تتعده اي لا تتجاوز والمحرم نقولو لا تقرب حرام ነገር ከሆነ አትቀርበው እንላለን። ዋጅብ ነገር ከሆነ ደግሞ በርሱ ላይ ወሰንን አትለፍ። ቁርአን ላይ እንደዚህ ሆነው እና የመጣው ማለት ነው። الله سبحانه وتعالى من على ለምሳሌ لما ذكر الله تعالى تحريم الاكل والشرب على الصائم سورة البقرة عنقص 187 ላይ ሲናገር ምን አለ? ስለ ዋጅብ ስለ ረመድ ስለ ጾም ተናግሮ تلك حدود الله ይህቺ የአላህ Subhanahu Wa Ta'ala ወሰን ነች፣ فلا تقربوها አትቅረቧት አለ። ስለ ዒዳ ሲናገር ደግሞ ዒደተ المرأة ከተናገረ በኋላ وما يجب فيها ዒዳም ላይ ምን እንደሚወጅብ من على الله تلك حدود الله يهيتشي يا الله سبحانه وتعالى وسنج فلا تعتدوها ازاينو لاي اندات قربات سيهون يالو ازاينو لاي دمو فلا تعتدوها يسمى يا جماعة በመቀጠልም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ وحرم اشياء ብዙ ነገሮችን አላህ Subhanahu Wa Ta'ala አርማ አድርጓል فلا تنتهكوها اي فلا تفعلوها التكبرات مثل الزنا زموتن يمسروا العياذ بالله وشرب الخمر عسكري متطن متطاتن يمسل والقذف እንደዚሁ ደግሞ በመጥፎ ሴቶችን ማቆሸሽን ይመስል ሴት ሙስሊም ሴቶችን መሳደብ ማለት ነው። طبعاً የታወቀ ነው። واشياء كثيره لا تحصى ብዙ ወንጀሎች አሉ። ለምሳሌ ዝሙትን የመሰለ ነገር እንዳትቀርቡ እንዳትሰሩ አላህ ስብሓነሁ ወተዓላ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ስላለ ማለት ነው። እንደዚሁ ኸምር መጠጣት ለምሳሌ አላህ ስብሓነሁ ወተዓላ ምን አለ? ኢነማ አልኸምሩ ወልመይሲሩ ወልአዝላሙ ወልአንሳብ ሪጅሱ ሚን ዓመል ሸይጣን ፈጅተኒቡሁ ለዓለኩም ቱፍሊሑን። ቀፍ እንደዚሁ ሴቶችን ወንዶችን ቢሆን ሀከዛ واشياء كثيره لا تحصى معنات بزوا الله كذام وسكت عن اشياء رحمه لكم سكت عن اشياء اي لم يقل فيها شيء الله سبحانه وتعالى فلم يحرمها حرام منه بلو يالتناغرا الله سبحانه وتعالى ولم يفرضها جديتها منه يالو الله جديتها منه على لهم حرام منه على لهم غير نسيانين معنات اي ان الله عز وجل نزه النجروج سيتواچو جل لم يتركها ناسيا ረስቶ አይደለም አላህ ይረሳም። ምክንያቱም ወማ ካነ ረብከ ነሲያ አላህ Subhanahu Wa Ta'ala የሚረሳ ጌታ ስላልሆነ ነው። ወላኪን ነገር ግን ረህመተን ቢል ኸልቂ ለፍጡራኑ ስለሚያዝ ነው አላህ Subhanahu Wa Ta'ala ሐታ ላ ይደይቀ አለይሂም ጭንቅንቅ እንዳይሉ እንዳይጨናነቁ ነው የሚል ማለት ነው። ፈላ ተብሐሱ አንሃ ማለት አትፈትሹ አይ ላ ተስአሉ ማእኹዙ ሚን በሕሥ ጣኢር ፊል አርድ በሐሰ ጣኢሩ ይባላል። ማለት በሕሥ ማለት በራሪዎቹ እንደዚህ ወፎቹ እንደዚህ አዋፋቶች መሬት ይቆፍሩ የለም በሕሥ ይባላል። እንደዚህ ትናንሽ ነገር እንደዛ አታድርጉ አይ ላ ቱነቅቡ ፊ አንሃ ስለሷ ብዙ በልደዑሃ ስንተውት ብለው አላህ ሙሐመድ ሰለላሁ ዐለይሂ ወሰለም መናገራቸው ነው ማለት ነው። ከዚህ ከሐዲስ ብዙ ነገሮችን እንረዳለን። አንደኛ إثبات أن الأمر لله عز وجل وحده እያንዳንዱ ነገር لله سبحانه وتعالى ብቻ መሆኑን እንረዳለን። فهو الذي يفرض ነገራቶችን ሁሉ የሚደነግገው እርሱ ነው። وهو الذي يوجب وهو الذي يحرم እያንዳንዱ ነገርም እርም የሚያደርገው الله سبحانه وتعالى መሆኑንም እንረዳለን። فالامر بيده እያንዳንዱ ነገር በአላህ سبحانه وتعالى ቁጥጥር በእጁ ስር መሆኑን እናምናለን። لا احد يستطيع ان يجيب ما لم يجبه الله الله ግዴታ ያላደረገው ነገር ማንም ሰው ግዴታ ማድረግ እንደማይችልም እንረዳለን። አው ይحرም አላህ Subhanahu Wa Ta'ala حرام ማድረጉንም ወይም حرام ማድረግን አይችልም ማለም ይحرمه الله الله حرام ያላደረገው ነገር ይሄን ሁሉ ለምከምን ካልሆነ የተረዳ ነው ان الله فرض فرائض ካልሆነ الله ግዴታዎችን ነገር ደንግጓል فلا تضيعوها وحد حد وحرم اشياء فلا تنتهكوها ይሄ ሁሉ ምንን ያስረዳል? الله سبحانه وتعالى نو واجب يميادرغو فرض يميادرغو انا حرام يميادرغو انا حلال يميادرغو الله بيتشا نو مالتن نردالن ازلاي جن عند طياقي الله مندنو طياقي ان شاء الله لان انت ما الفرق بين الفرض والواجب ዋጅብና ፈርድ የሚባለው ነገር ሁለቱ ልዩነታቸው ምንድነው ነው ጥያቄ ኢንሻአላህ ለእናንተ። ፈርድና ዋጅብ የሚባለው ሁለቱ ልዩነቱ ምንድነው? طبعا የሚመልስ ወንድሞችና እህቶች ካላችሁ እጃውጡ። ጥያቄው ፈርድ አላህ Subhanahu Wa Ta'ala ان الله فرض فرائض አሎ እንደገና ዋጅብ አለ ፈርድ አለ የሁለቱ ልዩነቶች ምንድነው? እና መልስ የሚሰጥ ካለ በዚህ ዙሪያ ላይ እጅ ማውጣት ይችላል። አቡ መሐመድ ኡስታዝ يعني ኡስታዝ መልስ መስጠት የለበትም አይደለ? ተማሪዎች ናቸው እንጂ መልስ መስጠት ያለባቸው። ኡስታዝ መልስ ይሰጣል። طيب ما يكفي አንደኛ ከዚህ ከሐዲስ የተረዳ ነው የሚለው ላይ ነበር የደረስ ነው። በአንደኛ ደረጃ ኢስባቱ አን አልአምረ ሊላሂ ወህደሁ ማለት ነገራቶች ሁሉ በአላህ እጅ መኖራቸውን እንረዳለን። ሐራም የሚያደርገው ሐላል የሚያደርገው ግዴታዎችን የሚደነግገው አላህ ሱብሓነሁ ወተዓላ ብቻ መሆኑን እንረዳለን ማለት ነው። አንደኛው ይሄ ነው የምንረዳው ማለት ነው። እና ፈርድና ዋጅብ የሚለውን ኢንሻአላህ እናያለን በኋላ ማለት ነው። ሁለተኛ ከዚህ ከሐዲስ የምንረዳው አን ዲን አልኢስላሚ ማለት የኢስላም ሃይማኖት የንቀስሙ ኢላ ፈራኢድ ወሙሐረማት አላህ ግዴታ አድርጎ የደነገገው ነገር መኖሩንና እንደዚሁ ሙሐረማት አላህ ሱብሓነሁ ወተዓላ እርም ያደረገውና መቅረብ አላህ ሱብሓነሁ ወተዓላ የከለከለ ነገሮችን መኖራቸውን እንረዳለን ማለት ነው። ሶስተኛ ከዚህ ከሐዲስ የምንረዳው ውጁቡ ሙሐፈዘቲ ዐላ ፈራኢዲላህ አላህ ግዴታ አድርጎ በደነገገው ላይ መጠባበቅ የግድ መሆኑን ነው። وهذا ماخوذ من النهي عن اضاعتها የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈላ ቱደይዑሃ እንዳታጠፏት ሲሉ ተጠባበቋት ማለታቸው ነው። አራተኛ አን አላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ ሐደ ሕዱደን ወሰንን አድርጓል። ቢማዕና አነሁ ጀዐለ አልዋጅበ በይነን ግዴታ የሆነውን ነገር ግልጽ አድርጎታል። ወልሐራመ በይነን ሐራም የሆነንም ነገር ግልጽ አድርጎታል። ከልሐድ ልፋሲል በይነ አራዲ ናስ በሰዎች ንብረትና በሰዎች መሬት መካከል እንዳለው ልዩነት ሁሉ ሁሉን ነገር ግልጽ አድርጎታል ማለት ነው። አልሐላሉ በይን ወልሐራሙ በይን ያለው ሐዲስ ላይ ኑዕማን ብኑ በሽር ያወሩት ሐዲስ ላይ እንደተገለጸው ማለት ነው። አምስተኛ ተሕሪሙ ተዓዲ ሕዱድላህ አላህ ስብሓነሁ ወተዓላ የወሰነው ያደረገውን ውሳኔ ያን ወሰን ማለፍ ሐራም መሆኑን እንረዳለን ማለት ነው። ለምን ሊቀውሊሂ ተዓላ አላህ ለማለቱ ፈላ ተዕተዱሃ ወሰንን አትለፉ ስላለ አላህም እንደዚሁ ረሱል ሰለላሁ ዐለይሂ ወሰለም ወሐደ ሕዱደን ወሰንን አድርጓል አላህ ስብሓነሁ ወተዓላ ፈላ ተዕተዱሃ ያንን ወሰን አትራመዱት ስላሉ ማለት ነው። ስድስተኛ ከዚህ ከሐዲስ የምንረዳው አነሁ ላ የጁዙ ተጃውዙ ልሐድ ፊ ልዕቁባት ማለት ሐታ አላህ ስብሓነሁ ወተዓላ የወሰነው ውሳኔም ላይ ቢሆን ወሰንን ማለፍ የለም ማለት ነው። ፈዛኒ መሰለን አላህ ይጠብቀንና አንድ ሳያገባ ዝሙት የሰራ ሰው ኢዛ ዘና ዝሙት ከሰራ ወካነ ቢክረን አግብቶ አያውቅም። ነገር ግን ያግብቶ የማያውቀው ሰው ዝሙት ከሰራ ፈኢነሁ ዩጅለዱ ሚአ አንድ መቶ ጅራፍን ይገረፋል። ወዩቀረቡ ዓማ አንድ አመት ደግሞ ካለበት አካባቢ እንዲርቅ ይደረጋል። ይህ ማለት ምን ማለት ነው? ከአንድ መቶ ጅራፎች መጨመር የለበትም ማለት ነው። ከተጨመረ ግን ወሰንን ማለፍ ነው የሚሆነው። ስለዚህ አላህ ያደረገው ውሳኔ አለ ሲባል በሁሉም ነገር ላይ ነው። በዋጅባቶችም ላይ እንደሚመጣ ሁሉ በሙሐረማቶች ላይ ይሆናል። ወላ የጁዙ አነዚድ አላ ሚአት ጅልድን ወነቁሉ ዩጅለዱ ሚአ ወኸምሲን እንዴ ይሄማ መቶ ሀምሳ ጅራፍን መገረፍ አለበት አይባልም። فإن هذا محرم الله كده نجيجو فرد وجه ما تأمر أي تشارم مالنا من الغات عند عند سو إذا اقتصرنا على مئات جلد ربما يكثر الزنا دي عند عند ما تجرف كتجرف ما سو تشكو وده زنا يقبالو وإذا زدنا يقل نجرجن كتأمر نبت يكأن نسال للو يشرالو فالجواب ملسو مبالو من دينو አንቱም አዕለሙ አም ኢላ አላህ ነው የሚያውቀው ወይስ ሌላ ሰዎች ነው? وما دام الله عز وجل فرض 100 جلد الله 100 جراف كهنا فلا نتجاوزها بالاضافه الى تغريب عام بعلم مش لا يتشقق بينوربتهم سبحان الله عامت ማድረግ ማለት ነው አመት ማራቀ ነው ዕለሞቹ ከመላእክታቸው ጋር ማለት ነው እና አላህ የወሰነው ውሳኔ ማለፍ የለብንም ነው ባጭሩ ፍርድም ላይ ቢሆን እንደዚሁ ሰባተኛ ደረጃ የምንረዳው አንሁ يحرم على الانسان በሰው ላይ እርም ነው አይንተሂ ከመሐሪም الله عز وجل الله سبحانه وتعالى حرام يدرجو النجر انتهاك مدرج اي تشالم لقوله الله سلاله حرم اشياء الله كو بزو نجروتين ارم ادرغوالنا فلا تنتهكوها ارسوان اتلفات وطرق التحريم كثيره عند النجر حرام مهونون يمناوقبت بزو منجروتش حالو አንደኛው አንህ ይሄን ነገር አትተግብሩ ካለ አላህ Subhanahu Wa Ta'ala ሁለተኛው ذكر العقوبة على الفعل ወይም ደግሞ አላህ Subhanahu Wa Ta'ala ይሄን የተገበረ እንደዛ አይነት ነገር አለበት ብሎ የተናገረው ነገርም እንደዚህ ሆኖ ማለት ነው ዘጠነኛ ከዚህ ተሐዲስ የምንረዳው انما سكت الله عنه አላህ Subhanahu Wa Ta'ala ያልጠቀሰው ነገር فلم يفرضه ما لا تفرض على درجهم حد على متعبتهم فهو الحلال حلال نو مالتنا كعبادة وجه بالله نجر لاي يالتتكس نجر قرآن النا حديث لاي أصله يا نجر حلال نو مالتنا عبادة لاي كونه دمو يهنسرو يالتبال نجر كونه بچرا شاي يا نجر متكبر يلبتهم مالنو ሁለት መሰረታዊ ነገሮች አሉ። አልአስሉ ፊል አሽያ አላህና መልእክተኛው ያልጠቀሱት ነገር ላይ እንደ መሰረታዊ ነገር አልኢባሃቱ ኢላ ሊነሽን የናትስሩ ተብሎ ስለተከለከለ ድረስ ያ ነገር ይቻላል ማለት ነው። ወልአስሉ ፊል ኢባዳ አምልኩ ላይክ በተመለከተ ነገር ግን አልመንዑ ኢላ ሊነሽን ይህንስሩ ተብሎ ያልመጣ ነገር ከወርስካልሆነ ድረስ ኢባዳ ላይ አምልኩ ላይ ምንም ነገር መጨመር የለበትም ማለት ነው። شيخ ابن عثيمين رحمه الله من الهلال ولمسالي هنا مسألة ربما نعرف حكمها من هذا الحديث يسأل بعض الناس لمسالي عند سوى شري طيقوا يشلالو ولا سيما النساء بتليم سيتوج هل يجوز للإنسان أن يزيل شعر الساق؟ لمسالي اقروا لا يالو انس اقر سويو ما سوى قدي تشلال؟ أو الشعر الزراع ويمكندو لا يالو ويمكندو لا يالو انس اقر ما اطفات تشلالج؟ أو لا يجوز ويمدمو؟ اي بك عمن ازمن اقروس ما اطفات بلو لتأييكي تشلالو سيتوش بتالي سيتوش واندوشن بتأييكو تمالنو ምን እንላቸው አለ ለምሳሌ ፈሽዑሩ ጸጉር የሚባለው ነገር አላ ሰላተቲ አክሳም በእስልምና 3 ይት አለው ለምሳሌ ያክል ማለት ነው አላህ የከለከለው እዚ ላይ ጸጉር ላይ ብቻ 3ቱን ምሳሌ መስጠት ይችላል አላህ የከለከለው አለ አላህ ያዘዘው አለ አላህ Subhanahu Wa Ta'ala ደግሞ ሳይጠቀስ ጸጥ የተባለበት አለ ማለት ነው አንደኛው ጸጉር አይነት ማ ኡሚረ ቢኢዛለቲሂ እርሱም ማጥፋት እንዳለብን ከአላህ Subhanahu Wa Ta'ala በኩል የታዘዝንበት ነው። ሁለተኛው ማኑሂ አን ኢዛለቲሂ ያን ጸጉር እንዳታጠፉ ብለን ብሎ አላህ የከለከለን ነው። ሶስተኛው ማሱኪታ አንሁ ሸሪዓው ላይ ያልተጠቀሰ ነገር ነው። ያን ጸጉር አጥፉ ላጭም አልተባለ ሰግዱትም አልተባለም ስሩትም አልተባለም። የመጀመሪያው ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲያዘዙት የጸጉር አይነት ለምሳሌ ከለዓነቲ የጉያ ጸጉር የመሰለው ነገር ወልኢብጥ ብብት አካባቢ ላይ ያለውን ለሪጃል ወንሳ እንደዚህ ወሻሪብ ሻሪብ ማለት በአማርኛ ምን እንደሆነ አላውቅም አልሚም ከ ማድሪ ምን እንደሆነ ስሙ ሻሪብ የሚባለው በአማርኛ ከላይ የወንዶች ሻሪብ ጅብ ማለት ከላይ ሻሪብ ብሎ ማለት ከላይ ከከንፈራችን ጋር የሚበቅለውን ጸጉር ይመስል ያንን እንድንላጭ ታዘናል ነገር ግን እንደዚህ በአገራችን ቀድሞ ቀመስ ይሉታል ሲተረጉሙት አንድ ነገር ስትበላ በመጀመሪያ ጊዜ ቀድሞ የሚቀምስ ነገር ማለት ነው ማለታቸው ነው መሰል ሻሪብ ማለት እሱንም ማጥፋት አለብን ከላይ ያለውን ማለት ነው ላኪን ሻሪብ ይሄን ሻሪብ የሚባለው ነገር ግን ሙሉ ለሙሉ አይደለም ማጥፋት ያለብን ትንሽ ነው የሚቆረጠው ማለት ተخفيف ነው የሚደረገው መላጨቱን አንዳንድ ዑለሞች ይጠሩታል አንደኛው የጸጉር አይነት ኢዘን እንድናጠፋው ይታዘዝ ነው ነው የጉያ የብብት ሻሪብ የሚለው ደግሞ ከከንፈራችን ከላይ የሚበቅለው የወንዶች እርሱን ማስወገድ ታዘናል ማለት ነው በሸሪዓው ሌላው ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም እንዳይላጭ የከለከሉት ነው ለምሳሌ ማኑ هي عن ازالتي كشعر اللحيه بالنسبه للرجال በወንዶች ሻቅጣጫ ስናየው ጸጉርን መላጨት ጺምን መላጨት حرام ነው አይቻልም ማለት ነው ለምን فان النبي صلى الله عليه واله وسلم يا الله ملكتنا امر باعفائها ጺማችሁን አሳድጉ وقال خالف المجوس وخالف المشركين قالوا መጅሶችንና ጣዖት አምላኪዎችን ተቃረኑ ምን አድርጉ ከላይ ያለውን ላጩ ከታች ያለውን ደግሞ አሳድጉ سبحان الله يا للعار سبحان الله بعض المسلمين عند مسلموች ተረኩ ሱነተ ነብይهم የነብዩ ሰለላሁ ዐለይሂ ወሰለም ሱናተውና ምን አደረጉ ልክ እንደ አይሁዶች ከታች ያለውን ጺም ይላጩና ከላይ ያለውን ይተውታሉ يا خساره والله فلا يحل لاحد لاند سو ايبقى ان يحلق لحيته صم للاج بل ولا ينقص منها على القول الراجح اندوم عندنا علماء يميلوا ترى المهم اين كان كجبطوا بلا يالون صغور لاي للاج لو عند لج ايفقد لهتم بياساطر معناتنو كلكل نو إذن አንደኛው እንድንተው የታዘዝንበት ነው ማለት ነው ሁለተኛ ሴቶች ለምሳሌ ደግሞ አላህ Subhanahu Wa Ta'ala የሰጣቸውን ጸጉር የራሳቸውን ጸጉር ለበሩራ ካልሆነ በስተቀር መላጨት አይፈቀድላቸውም لأنه مثلة في حقها ማለት በሴት ሲታይ ልክ በወንዶች ላይ እርም እንደሆነ ሁሉ ይሄንኛው ደግሞ ሙሉ ለሙሉ መላጨት መልኳን ማጥፋት ነው ማለት ነው ነገር ግን ብዙ አንዳንድ ሴቶች ማለት ይላሉ እንደዛ ጸጉራቸውን تخفيف የሚያደርጉ አሉ። ጠቢዓን የተቃረኑ ማለት ነው እነዚህ እንግዲህ። ርብማ ጸጉርን ማሳጠር ችግር ላይ ኖሮ ይችላል። ግን ጸጉርን መላጨት في حق النساء ይሄ ሙስላ ነው ማለት ነው። አይሻ رضی الله عنها ምን ትነበር? ምስጋና ለአላህ ይግባው። يعني الذي زين الرجال باللحى وندوتين بصي ما سامرواچو على الله سبحانه وتعالى سيتوچين دمو بالذواي بصغراچو نو الله سبحانه وتعالى راساچو لا يبالو صغور نو يا سامرواچو معناتنا انا صغور اندانا طفا يتكلكل نو مي صغور عينت على معناتنا ثالثنيا بقيه الشعور التي ليس فيها امر ولا نهي ያልተከለከለም አለ ይህን ስሩ ይህን አትስሩ ላጩ አትላጩ ብሎ አላህ Subhanahu Wa Ta'ala የከለከለና አለ ያልተከለከለው ነገር አለ ማለት ነው ምንን ይመስል ቅድም የጠቀስነው አይነት ጸጉር ማለት ነው ለምሳሌ ክንድጋ የሚበቀል በተለይ ለሴቶች ይሄን ነገር ቢያደርጉት ችግር የለውም አላህ Subhanahu Wa Ta'ala ሐላል ያደረገ ነው ያደረጉት ነገር ነው ማለት ነው። አላህ ሐላል ያደረገው ነው ማለት ነው። ሌላው ለምሳሌ ሙስሊም ሀገር ላይ የሚኖሩ ሰዎች አሉ። ሳውዲ አረቢያ ወይም ሌላ ሙስሊም ሀገር ላይ የሚኖሩ ሰዎች አንዳንድ ሰዎች ምን ይላሉ? እንዴ ይህ ስጋ ከየት ነው የሚመጣው? ከየት ነው ተወዴት ነው የመጣው? ላ አልበሕሱ አን ልሑም ወልአጅባን ወአማ የሪዱ ኢለ ልቢላድ ምን ቢላድ ከየት ነው የሚመጣው? ፈላ ተብሐት በዚህ ነገር ላይ ምንም መጠየቅ የለብንም። ወላ ተቁል ሀል ሀዛ ሐላሉን አው ሀዛ ሐራም። አብዱላህ ብኑ ዑመር ረዲ ላሁ አንሁ ምን አሉ? ስለ ስጋ ሲጠየቁ ገበያ ላይ ስጋ እንገዛለን ከየት እንደመጣ እናውቅም ስላቸው፣ ማ ካነ ሚን ላሕሚን ፊ ሱቅና ገበያችን ላይ ከስጋ ያገኘ ነው ፈሰው ፈነሽተሪ ይህ ወላ ንሳት እንገዛዋለን እንጂ አንጠይቅም ማለት ነው። ሌላው ከዚህ ከሐዲስ የምንረዳው ነገር ኢትባቱ ረሕመቲላሂ ዐዘ ወጀል፣ አላህ ስብሓነሁ ወተዓላ አዛኝ ነው። ይህ ደግሞ የአላህ ስብሓነሁ ወተዓላ ባህሪው መሆኑን እንረዳለን። ሊቀውልህ እነዚህን ነገሮች ያልጠቀሰው ምንድን ነው? ረሕመተን ቢኩም ስላሉ በእናንተ አዝኖ። ወኩሉ ሸርዕ እያንዳንዱ አላህ የደነገገው ነገር ረሕመቱን ነው። ሊአነ ጀዛኡሁ አክሰር ቢከሲር ሚን አልዓመል ሱብሓነላህ። ሀታ አላህ ያደነገገውን ነገር ስንተገብረው ደመወዙ አጅሩ እጅግ በጣም ሰፊ ስለሆነ ማለት ነው። ሌላው ከዚህ ከሐዲስ የምንረዳው እንቲፋኡ ኒስያኒ ዐኒላሂ ዐዘ ወጀል፣ እርሳቻ የሚባለው ነገር አላህ ስብሓነሁ ወተዓላ ጋር የለም ማለት ነው። ለምን? ሐዲሱ ላይ ገይረ ኒስያኒን ብለው ስለተናገሩ ያለ መርሳት ነው የተወው አላህ ስብሓነሁ ወተዓላ። ረስቶ ሳይሆን ረሕመተን ቢኩም ነው ብለው ስለተናገሩ ማለት ነው። ሌላው ከዚህ ከሐዲስ የምንረዳው ሑስኑ በያን ነቢይ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገለጻቸው የቱን ያክል ደስ እንደሚል ሐይሱ ሳቅ አልሐዲስ ቢሃዘ ተቅሲም ልዋድሕ፣ ግልጽ ባለ አከፋፈል ከፍለው ፈራኢዶችን ለብቻ ሕዱዶችን ለብቻ ሙሐረማቶችን ለብቻ አላህ ስብሓነሁ ወተዓላ ሳይናገራቸው ያለፋቸውንም ለብቻ በደንብ በሚመለከት ደስ በሚል መልኩ የረሱል ስለ ላ ስለም ገለጻ የቱን ያክል የሚያጓጓ ትምህርት እንደነበረም የሚያስረዳ ነው። ወላሁ አዕለም። እንሻ አላህ የዛሬውን ትምህርታችንን በዚህ እንጨርሳለን። ስብሓነከ አላሁመ ወቢሐምዲከ ላ ኢላሀ ኢላ አንት أشهد أن لا إله إلا أنت أستغفرك اللهم وأتوب إليك والسلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. أستاذ جزاكم الله خيرا الله يجمر اللوات. يعني تياكي من دنو أهم بتمارنا وتمرتلاك مالتم ياو لسي توجم هنا لو اندوشي ساقر مانساتي للباتشون تمرنات ግን ወንዶች ማለት ነው ጸጉራቸውን ቢላጩ፣ አሁን ለሴት ውበቷን ስለሚቀንስ ነው። ወንዶች ግን ጸጉራቸውን መላጨት ይፈቀድላቸዋል ወይ? አንዱ ጥያቄ እሱ ነው። ሌላው ያው ተረድቻለሁኝ። ሌላው ደግሞ ለሴት ጸጉሯን ስታነሳ ማለት ነው እጇም ላይ ሆነ እግሯም ላይ ያለውን ስታነሳ እነዚህ ዑለማዎቹ ማለትም እንትን ተለያይተውበታል እንዴ? ማለትም ምክንያቱም ማያስጠላ ሆኖ ካልታየ በስተቀር ለእሷ ማንሳት ይፈቀድላታል ወይ? አንዳንድ ሰዎች አለ ጸጉሩ በጣም ከብዛቱ የተነሳ ሊያስጠላ ይችላል። እና ማንኛውም ሰው ደግሞ ለመለስለስ ብሎ የሚያደርገው አለ። እና ያስ ይፈቀዳል ወይ? ይህን ለማወቅና ለመረዳት ነው። ጀዛኩሙላህ ኸይረን። ብስሚላህ ራህማን ራሒም። ይሄታችን ጥያቄ ጥሩ ጥያቄ ነው። አንደኛ ለሴቶች ጸጉር መላጨት የማይፈቀደው መልካቸው ስለሆነ ነው ነው። ነገር ግን ለወንዶችስ ጸጉር መላጨት ክልክል ነው ወይስ ክልክል አይደለም ነው? በአንደኛ ደረጃ ጸጉር መላጨት ለወንዶች ዑለሞች ይፈቀዳል ብለዋል። ግን ከረሃ ነው የተጠላ ነው ብለው የሚያስቡም ዑለሞች አሉ። إمام مالك رحمه الله من صفات الخوارج نو الخوارج جن بحري سنقروا الله مرتين صلى الله عليه وسلم تنقروا عندنا عندنا أنتو قرآن يقرألو عندنا أنتو ينقرألو عندهم ينرسوا صلاة كنا صفهم لنا يا رسول الله الله لن يستي من أين بحرين دال لاتشو نقرن سيراتشو قال سماهم التلبي دالو راساتشو لايس أقرنا أسكرون እንዳለ ሙሉ ለሙሉ ነው የሚላጩት በሚል ከዚህ ከሐዲስ በመነሳት ከራሃ ነው ሙሉ ለሙሉ መላጨቱ ብለው የሚያምኑ ዑለሞች አሉ። ተሐጅጅ ባለው ላይ ብለው የሚሉ ዑለሞች አሉ። ይሁን እንጂ ግን ራጅሁና ትክክለኛ ዑለሞች እንደሚሉት ችግር የለውም ነው የሚሉት። ያ ሐዲሱ የነሱ ሌሎች ሌላም ባህሪ ስላላቸው ተሚዝ የሚያስደርግባቸው ከተግባራቸው አንፃር እንጂ ከዚህ ችግር የለውም ብለው የሚያምኑ አሉ ማለት ነው። የሴት ልጅ በተመለከተ የዑለሞች ኺላፍ አለ ወይ? የማያስጠላስ ከሆነ ማንሳት ይፈቀድላታል ወይ ነው? አወለን አንቺ እንዳልሽው ለሙስሊም ለሴት ልጅ ጸጉሯን ማንሳት አይፈቀድላትም ብለው የሚያምኑ ሰዎች አሉ። ለምን ሲባሉ አላህ ስለ ሰዎች ሲናገር ስለ ሸይጣን ምን አለ? ቁርአን ላይ ሲናገር ወለአሙረነሁም ማለ ሸይጣን ሰዎችን አዛቸዋለሁኝ ፈልغيرن خلق الله يا الله انت فطرو እንዲቀይሩ አደርጋቸዋለሁኝ ጻጉር ብሎ ማለት يا الله ተፈጥሮ ነው እዚ ላይ ያደረገልን ነገር ነው አሉ። እነዚህ የዘህነት እይታ ያላቸው ዕለሞች ማለት ነው ያንን እንዲያሰግዱ ስናደርጋቸው يا الله سبحانه وتعالى خلق تغيير እንደማረግ ነው ብለው ይላሉ ማለት ነው። ነገር ግን ከዛም ምን አሉ? ነገር ግን ይሁን እንጂ አሉ እንዲወገድ የታዘዝ ነው ጸጉር አሉ። አ በስቲትና የሚታይ ነገር ነው። እስቲትና ማለት ምንድነው? ለምሳሌ የሰው ልጅ አካል መቁረጥ አይፈቀድም አይደለም? ክልክል ነው። አላህ Subhanahu Wa Ta'ala የፈጠረው ፍጡር ስለሆነ ومع ذلك ግን ግርዛት ግዴታ ነው አይደለ? እንደዚህ አሉ እንዲወገድ የታዘዝናቸው ጸጉሮች በዚህ መልኩ የሚታዩ ናቸው። አለበለዚያ ግን እንደዚህ ስሩ አትስሩ የተባሉ ጸጉሮች እንዳለ መተው ነው ያለባቸው ብለው የሚያምኑ ዑለሞች አሉ። ነገር ግን ትክክለኛው ይህ አይደለም። ያሁኑ ሐዲስ የሚያመለክተው የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም አላህ ዝም ያለበት ነገር መልእክተኛው ዝም ያሉበት ነገር መፈቀዱ ነው የሚያመለክተው እንጂ حرام ነው ሊባል አይችልም ማለት ነው። እና በሴቶች አቅጣጫ ፈልማአ ሴት የምትባለው ነገር ይላሉ ዑለሞቹ ሙህታጀቱን ኢለ الجማል ወተጀሙል ለባለቤቷ ማለት ጥሩ ሆና መታየት ስላለባት ይሄን ነገር ማድረጓ ፈላ በእሰ ችግር የለም ማለት ነው። እና ይሄ ነው መልሱ والله اعلم ባጭሩ። እና እንደዚህ ለሴቷ ውበት ሰጣል ብለ የምትገምተው ከሆነ ችግር የለውም والله اعلم። السلام عليكم ورحمه الله وبركاته استاذ የኔ ጥያቄ ቀስዱ ሻሪብ የሚለውን ቀድሞ ቀመስ እንዳለ ነው مناሶግደው ወይስ ማሳጠርም ይቻላል ነው የሚለው? بسم الله الرحمن الرحيم عفوا يا جماعه بسم الله الرحمن الرحيم الله والسلام على نبينا محمد وعلى اله وصحبه وسلم اجمعين ወንድማችን ጥሩ ጥያቄ ነው የጠየቀው። ምንድነው ጥያቄው? ቀድሞ ቀመስ የሚለውን ስናሳጠር ሙሉ ለሙሉ ነው መላጨት ያለብን ወይስ እሱን ማሳጠር ነው ያለብን ነው? ዕለሞች ምን ይላሉ? እዚ ላይ ፉቃሃዎች እዚ ላይ ወልአፍደሉ በጣም ጥሩውና በጣም ትክክለኛው እዚ ላይ አተቅሲሩ ቢልሚቀስ በመቀስ ማሳጠሩ በጣም ጥሩ ነው ይላሉ። ሙሉ ለሙሉ ማጥፋቱ ጥሩ አይደለም። እንደውም ከበሐንበልያ መዝሐብ እይታ ኢማሙ ማሊክ ረሂመሁላህ ሰውየውን ስነ ስርዓት እንዲይዝ ማድረግ ያስፈልጋልም የሚሉበታል። ሙሉ ለሙሉ ጥፍት ማድረግ የለበትም ጸጉሩን ማሳጠር ነው ያለበት። ያንን ነገር ማሳጠር በሚያሳምረው መልኩ ነው እንጂ መላጨት የለበትም። ሲላጭ ብዙ ዶረሮች አሉት ይላሉ። በአንደኛ ደረጃ ሆ ይበخم الشفا ከንፈሩን ያልሆነ እንዲወፍር በጣም ያደርገዋል። በሁለተኛ ደረጃ ጸጉሩ በጣም እየበዛ ይሄዳል ማለት ነው። ሲቆረጠው ግን ጸጉሩ መብዛት ሳይሆን አበቃቀሉ ላይ መርዘም ነው የሚያመጣው። ያንን ቶሎ ቶሎ ማስተካከልና መቁረጥ ነው የሚሻለው እንጂ ሙሉ ለሙሉ መላጨቱ አይደለም ማለት ነው። የሚፈልገው ዝቦታ ላይ ማሳጠሩ ነው። والله اعلم ኡስታዝ ያው አፎን ብሪኝ የዘለልኳችሁ ማይክ ስላላነሳችሁ ነው ማይክ ያነሳሁት። ኡስታዝ በፕራይቬት የተጠየቅኩት ጥያቄ ነው። አንድ እህታችን የጠየቀችኝ ጥያቄ ነው። ረሱላችን አለይሂ ሰላቱ ወሰላም አንድ ቀን ሰሃቦች ገበያ ወጣን ይሄ ነገር አጠያይቁ ዝም ብላችሁ ግዙ፣ ለምሳሌ እንደ ስጋ የመሳሰለው ነገር ዝም ብሎ ገዝቶ ይሄ ይላሉ። አሁን እኔ እሷ ያለሁበት ሀገር ካናዳ ነው። የአውስትራሊያ ይሄ የሀላል ነው፣ ከየትም ከየትም አምጥቶ የሚሸጡልን ሀላል ነው የሚሉ ስጋዎች ስላሉ ብንገዛ ምን ችግር አለው የሚል ነው ጥያቄ። ያው እንግዲህ ጥያቄሽን በትክክል ትላልፍልሽ ከሆነ ትነግርኛለሽ፣ እህታችን እየሰማሽን ስለሆነ፣ ካልሆነ ደግሞ ደግሜ ጠይቀዋለሁ። ኡስታዝ ተሰማ፣ ኡስታዝ ያልኩህን ተሰማ? ጥያቄ ግልጽ ነው ኡስታዝ? ኡስታዝ ኦኬ፣ ግልጽ ከሆነ ማይክ ፍሪ። ያው እህታችን بسم الله الرحمن الرحيم يوان دماتشن تياكي ترو تياكي نو لمسالي سلز قبايا لاي سلال لسقا زوريا نبار عبد الله بن عمر رضي الله عنه من بلوال قبايا تشد لاي يقنين ونسقا انقزال لننجي كيت متع وديت نو يهدو بلن عند ايك مسيلو من مالو እኛ ገበያ ላይ ሙስሊሞች ገበያ ላይ ማለት ነው ሙስሊም ሀገር ላይ ከሆን እዛ ቦታ ላይ የሚመጡት ምንድነው የሚሆኑት? ሐላል የሆኑ ነገሮች ናቸው አብዛኛውን ጊዜ ማለት ነው። ነገር ግን ሙስሊም ያልሆኑ ሀገሮች ላይ የካፊር ሀገሮች ላይ ብዙውን ጊዜ ደግሞ የሐራም ስጋዎች ናቸው የሚበዙት። ስለዚህ የሙስሊም ምግብ ቤት ካልሆነ በስተቀር የሙስሊም ስጋ ቤት ካልሆነ በስተቀር የትኛውን ቦታ ላይ ሄዶ ሰውየው ስጋ መግዛት አይችልም። والله اعلم ما يكاز عليكم ورحمه الله وبركاته ድምጼ ይሰማል? اوكي ኡስታዝ እኔ ዛሬው ያስተማሩት ላይ ሳይሆን ሌላ ጥያቄ ላይ ያለኝ ፈቃደኛ ከሆኑና ጊዜ ካሉት ልጠይቅ። እስቲ አንዳንድ ስጡኝ ኡስታዝ፣ ይሰሙኝ እንደሆን ልጠይቅ ወይንም ጊዜ አሉት። ኦኬ እኔ ስለ ሐጅ ጉዳይ ነው። እንግዲህ በአሁኑ ጊዜ እነዚህ ሼካዎች ነን እያሉ በየቦታው ዝም ብለው እየተዘዋወሩ የሚያስቸግሩ ሰዎች አሉ። አንድ ሰው ሀጅ አንድ ጊዜ ከሄደ በቂ ነው፣ ከዛ በኋላ ሁለተኛ ጊዜ ለመሄድ ሰደቃ ቢያወጣና ሰደቃውን ቢሰጥ ይሻላል እንጂ ሁለተኛ ጊዜ መሄዱ ይሄን ያህል አይደለም ይላሉ። እንግዲህ በዚህ ላይ እኔ ያለኝ ጥያቄ በሐጅ ጉዳይ ሲሆን 1994 በቀጥታ ከኢትዮጵያ ሄጃለሁ። በዛን ጊዜ የነበረኝ ይሄን ያህል ስለ ዲኔ እንኳን ይሄን ያህል እውቀት አልነበረኝም። ደግሞም የሄድኩት ድንገተኛ ስለሆነ ድንገተኛ ስል አንድ ሰው ለመሄድ አንድ አሮጊት ለመሄድ አስባ ብቻዋን ለመሄድ አትችልም እና ወንድ አብሯት መኖር አለበት ተብሎ እኔ ድንገተኛ ያው ስለሄድኩኝ፣ በዚያን ጊዜ ደግሞ የሄድኩትም ያው በራሴ ወጪ ሙሉ ሆኖ ሙሉ ሀጅ አድርጌያለሁ። ስለዚህ ሁለተኛ ጊዜ ለመሄድ ስለምፈልግ እንደዚህ አይነት መልስ ተሰጠኝ። ይሄ ምን ያህል ቁርአኑ ወይንም ከሐዲሱ ጋር ትክክል ነው? ስለዚህ አንድ ሰው አንድ ጊዜ ሐጅ ከሄደ ሁለተኛ ጊዜ መሄዱ ይሄናል በቂ አይደለም? ሰደቃ ከሚሄድበትን ገንዘብ ሰደቃ ቢሰጥ ይሻላል የሚሉ አሉ። እንግዲህ ይሄ ነው የኔ ጥያቄ። ጀዛ አልኩ ከሪም ኡስታዝ ማይክ ፍሪ። بسم الله الرحمن الرحيم የወንድማችን ጥያቄ ጥሩ ጥያቄ ነው። ምንድነው ጥያቄው? ለምሳሌ አንድ ሰው ሐጅ አድርጓል። ያ ሰው የሐጅ አድርጓል በሌላ ጊዜ ደግሞ ደጋግሞ ሐጅ ከመያደርግ ለደሃዎች ሰደቃ መስጠቱ ይሻላል ብለው የሚሉ ዱዓቶች አሉ። እንዴት ይታያል ነው? አንደኛ በመሰረቱ እዚህ ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲያስተምሩ ስለ ሐጅ ሐጅ ግዴታ መሆኑ ሲናገሩ አልአቅራ ኢብኑ ሐቢስ የሚባል ሱሐቢ ምን አላቸው? አፈኩል ዓሚ ያ ረሱላህ አላቸው። በየአመቱ ነው የሚወጅበው? ሱብሃንአላህ ብሎ ጠየቃቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን። ማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢነላህ ፈረዱ ዐለይኩሙል ሐጅ አላቸው። በእናንተ ላይ እኮ ሐጅን ግዴታ አድርጎባችኋል ብሎ ተናገሩ። አልአቅራ ኢብኑ ሐቢስ ቆም ማለና ወቃለ ያ ረሱላህ አፈኩል ዓሚን በእያንዳንዱ አመት ላይ ነው እንዴ የሚወጅብብን? ሁሉ ጊዜ ሐጅ በመጣ ቁጥር ሱብሃንአላህ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ለው ቁልቱ ነዓም አው ብዬ በነበረ ለወጀበት ግዴታ የሆነባችሁ ነበር። ወመስተጣቱም በየአመቱ ሐጅ ማድረግ ደሞ አትችሉም። አልሐጁ መራ አለ አላህ መልእክተኛ። ሐጅ ግዴታ የሚሆነው በአመት ወይም ደሞ በሐጅ ግዴታ የሚሆነው በእድሜ አንድ ጊዜ ብቻ ነው። ፈማዛደ ከአንድ ጊዜ በላይ የምትጨምረው ነገር فهو تطوع تطوع ነው። ተጠወ ማለት ግዴታ ያልሆነ ትርፍ ስራ ነው። አላህ ዘንድ ከባድ አጅር የሚያጽፍልህ ማለት ነው። ኢቨን ሐጅ ብታደርግ አንተ በተለይ ባንተ በኩል ربማ በወንድማችን በኩል የሆነች ጓደኛ እንደዚህ ሙህሪም ለመሆን ብቻ ነው እንጂ በደንብ እንደዚህ ተተቡ አላደረኩትም ማለት ቢቅለት የሚለው ወአይ በደንብ ተዘጋጅቼበት አልሰራሁትም የምትል ከሆነ ربማ ባንተ በወንድማችን አንጻር ሐጅ ብታደርግ እንደ ጥሩ ይቆጠራል። ነገር ግን አንዳንዶች አሉ ሁለት ጊዜ ሶስት ጊዜ ያደረጉ ምን ጊዜም በየአመቱ ሐጅ ያደርጋሉ ማለት ነው። ሐጅ ማድረጉ በጣም ከባድ ነገር ነው። አልሐጁል መብሩር ليس له الجزاء الا الجنه ደሞዙ ጀነት ነው ከዚህ በላይ ምን አለ? ነገር ግን አሉ ወንድሞቻችን በጣም እንደዚህ በጣም የተሰቃዩ ልጅ ያላቸው ሚስት ያላቸው እንደዚህ ልጆቻቸውንና ሚስቶቻቸውን የቤት ክራይ የሚከፍሉ ታጥተው እንደዚህ ፕላስቲክ ዘርግተው ከታች የሚኖሩ በየጎዳናው ስር እንደዚህ የቤት ክራይ የሚከፍሉ ያጡ የተታመው ሐኪም ቤት ከፋርማሲ መድኃኒት መግዛት የተቸገሩ ስንት አሉ። ሱብሃንአላህ አንተ በደንብ ሐጅ ያደረክ ከሆነ የነዛን ግዴታዎች ማለት ከሐጁ በበለጠ መልኩ ለነዘኞቹ ያንን ተስዲድ ብታደርግ የተሻለ ነው ይላሉ ዑለሞቹ። ነገር ግን አንተ በደንብ ያላደረክ ከሆነ የዛ ጊዜ በአንተ ሐቅ ደግመህ ማድረግ ጥሩ ነው። ግን ሌሎች አሉ በተደጋጋሚ በየአመቱ የሚያደርጉ ማድረጋቸው በጣም ጥሩ ነው። ግን አውለውያው ጥሩ ግን ለምሳሌ ብዙ ስራ መሰራት ያለበት ነገር አለ። ኢትዮጵያ ላይ ብንመለከተው ማለት ብዙ ስራ መስራት አለበት። ለዛ ስራ ቢያውሉት ገንዘባቸውን በጣም የተሻለ ነው። والله اعلم والعلم عند الله تبارك وتعالى አንዳንድ ስለሱ እንሰማል የለ ጥያቄ ኡስታዝ ከመጀመሪያው ቶፒክ ጋር ተያያዘ ነው። ምናልባት ሐዲሱ ሰሂህ እንደሆነ እንድንትን እንዲሉልኝ ነው። የወንድ ልጅ ሀፍረተ ገላ በአርባ ቀን ውስጥ ከአርባ ቀን ጊዜ ውስጥ ካልተቆረጠ ሸይጣን ይቀመጥበታል የሚለው ምን ያህል ሀዲሱ ሰሂህነት አለው ወይን ቢያረጋግጥ እንትም ቢሉልኝ ነው ይስማል አንድ አንድ ኦኬ እሱ ነው ጥያቄ ሰላም አለይኩም አልጀማ ቢስሚላህ ቢስሚላህ ቢስሚላህ ሰላም አለይኩም ሰምቼው ነበር የመጀመሪያውን ረሳሁት ጠብራን የሁለተኛው ጥያቄ ግን ስለ ተርቂቅ አልሐዋጂብ ነው መሰለኝ ብዙ ጊዜ ፋሲቆች አላህን የማይፈሩ ሴቶች መላጨት ሳይሆን መቀንደብ ነው መሰል የሚሉት ተርቂቅ ነው እርሱ በጣም ከባድ ነው ወንጀሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ለዓነ አላሁ ናሚሳት ብለዋል ቅንድብን ቅንድብን እንደዚህ ተርቂቅ የሚያደርጉ አላህ የረገማቸው ናቸው ቅንድባቸውን የሚላጩም ቢሆንም ከዛው ናቸው ግን ቅንድብን ተንሚሱ የሚያደርጉ ለመልክ ብለው የምትደረገውም የምታደርገውም ሴት አላህ ስብሓነ ወተዓላ ላዕና እንዳለባት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ይህንን መጠንቀቅ አለብን ማለት ነው የመጀመሪያው ልጅ የጠየቀውን ጥያቄ ግን በደንብ አልተረዳሁትም ጠብቃ ድጋሚ ካለ ድጋሚ ቢጠይቅ ጥሩ ነው ብዬ አምናለሁ አላሁ አለም ረሳሁት መሰለኝ የመጀመሪያው ልጅ ኡስታዝ ተራውን ይጠብቅ ምን ብሎ ዘሎ ማይክ ያዘው ደግሞ ይጠይቃል ኢንሻአላህ እኛ ስንጨርስ የኔ ጥያቄ ኡስታዝ ያስ ፐርሰናሊ ነው ምንድነው ጥያቄ ይሰሙኛል ግን እኔ ነው ይሰሙኛል እንደ ቀድሙ ፍሪዞ ነው እንደው እሺ ምንድነው ጥያቄ ኡስታዝ እዚህ ሀገር አንድ ልጅ አለኝ ታካው ለ3 አመት እየሞላው ነው እና ምንድነው ኤቭሪ ኢየር እኔ ልደት በርዝዴ አላከብርለትም እና እዚህ ሀገር ያው ሁሉም ሰው ያከብራል የልጁን በርዝዴ ማለት ነው እና አንድ ልጅቷ ትንሽ ያው በኢማኗ የጓደኛዬ ናት ትንሽ በኢማኗ ደና ነገር ናት እና የሆነ ሸክ ፈጠረችብኝ ምንድነው ይሄን ልጅ እንደዚህ በርዝዴ ማታ ከብርለት ከሆነ እኛም ወደን አይደለም እናከብረው ለልጆቻችን ግን ትምህርት ቤት ውስጥ ያንን በርዝ ያከበርሽበትን እንትን ይፈልጋሉ እና እንትን ማድረግ አለብሽ ነው የምትለኝና ሲርሶ ምን ይመክሩኛል ኡስታዝ ማለት ምን ሸክ ውስጥ ገብቼ ነውና ማይክ ፍሪ እንዳዘልሽ ሸሪፎ ዋ بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا وعلى اله وصحبه وسلم اجمعين يهتاچን ጥያቄ በጣም ወሳኝ ጥያቄ ነው ማለት አንድ ነገር አለ እኛ ሙስሊሞች ልጆቻችንን ከወለድን ጀምረን ለትዳር እስከምናበቃቸው ድረስ እንዴት ማሳደግ እንዳለብን አላህ የልጆችንን ክብካቤ የህፃናቶችንን ክብካቤ ነብዩ ሰለላሁ ዐለይሂ ወሰለም በሱናቸው ላይ ግልጽ አድርገው አስቀምጠዋል። ግን ዑለሞች ምን ይላሉ? ለልጆች ትውልድ ልደት ማውጣት ማለት ባጭሩ ትውልድን ማጥፋት ነው። ማለት ሙስሊሞች ልደት የሚያደርጉ ከሆነ ትውልድ ጠፋ ማለት ይቻላል ይላሉ ዑለሞች ሱብሃንአላህ ወደፊት የሚመጣው ጄኔሬሽን ባክኗል ማለት ነው ባጭሩ እያንዳንዱ ሙስሊም ለምሳሌ ያስቡት ልደት ቢያደርግ ለምን መሰላችሁ የሆነበት ምክንያት በጣም ከባድ ነገር ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ማን ተሸበሀ ቢቀውሚን በሰዎች ተመሳሰለ فهو منهم ከነርሱ ነው የሚቆጠረው ብሏል አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማን ነው ይሄ ልደት የሚባለው ነገር የጀመረው? በእስላም በሸሪዓ حتى የረሱል ሰለላሁ ዐለይሂ ወሰለም افضل الخلق ከፍጡራን ሁሉ የበለጡትን እንኳን ልደት አናከብርም እኛ ሙስሊሞች። فمبالك سبحان الله በሌላው ልጅሳ በጣም ከባድ ነው። ሁለተኛ متابعه الكفار حذوه بحذوه ያማመተው ሰለላሁ ዐለይሂ ወሰለም ተናግረው ነበር ለተተቢዑን ሰነነ الذين من قبلكم ያለ ጥቅም ዝም ብላችሁ ከናንተ በፊት የነበሩትን ሰዎች ትከተላላችሁ አሉ። አይሁዶችንና ክርስቲያኖችን حتى لو دخلوا جحر بب ارجانو የሚባል እንሰሳ አለ እዛ ውስጥ ቢገቡ ራሱ ለደخلتم معه በሁለተኛ ደረጃ ያ ልጅ يعتقد ان هذا الشيء جزء من ثقافته لذلك يمدرج لك هنا كهيمانته كبهاله كثقافته جزء لا يتجزا يما ينطل نجر اندونا يحسبوا عليان لذلك ماكبرون يوتس كلام درس يياذوا ليهن لذلك ماكبرون معناه اذا باندنيا درجه ناتيو وناباتيو مسؤول يهنالو امام الله النجر كادرجو ልጅስ ከመጨረሻው ድረስ በሰራው ቁጥር ያንን ነገር እርሱ ለልጆቹ ባደረገ ቁጥር የማይቆረጥ ወንጀል የማይቋረጥ ወንጀል። በሁለተኛ ደረጃ የካፊሮችን ፈቃፋ ሙስሊም ያልሆኑ ሰዎችን ባህልና ልምድ በሙስሊሞች መካከል እንዲሰርጽ ማድረግ ነው። ወፊነስል ወቅት የልጁ ህሊና እንዳይነካ ለምሳሌ ካፊሮቹ እኛ ለደት ተደረገልን ሲሉ ልጁ ደግሞ ህሊናው እንዳይነካ ምን ማድረግ አለብን? ልጁን ይሄን ነጥብ መንገር አለብን። ልጅችን የማስተማር ዘዴ መስራት አለብን። ምን ብለን ነው መናገር ያለብን? ያ ልጅ ይሄኮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለማይፈልጉት ነው። ህፃናትን ቢኡስሉ ብራኢያ በሚፈልጉት ሁኔታ ለነርሱ በሚስማማ በአእምሯቸው ሁኔታ ይዛችሁ ስታቅፋቸው እየቀለዳችሁ ስለ ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ስለ አንዳንድ መሐረማትና ሐላል ሁኔታ የመጀመሪያ ከተወለዱ እስከ መጨረሻ ድረስ ሱብሃንአላህ በዚህ መልኩ ማሳደግ ያለብን ማለት ነው። ማለት ያ ልጅ ያንን ነገር መጥፎነቱን አእምሮ ላይ መቅረጽ መቻል አለብን። አላህ የሚጠላውን ነገር አእምሮ ላይ መቅረጽ መቻል እንዳለብን ሲሆን አላህ የሚወደውን ነገር ደግሞ እንዲወድ ከታሪክ ይጀምራል ከቀሰሰ አንቢያ ይጀምራል። አልሙን ተርቢየቱን አውላድ في ظل الاسلام የልጆቻችን ጉዳይ ራስን ይቻላ አንድ ርዕስ የሚያስፈልገው ነው። ከይፈኑ ረቢ አውላደና ሴት ልጆቻችንን ነው አንድ ልጆቻችንን እንዴት አድርገን መخطአም ማድረግ የምንችለው? እኛ ጥሩ ጄኔሬሽን ጥሩ ትውልድ እንዲኖርን የሚለው በጣም ወሳኝነት አለው። አማ ልደት ማክበር የተድሚር للمجتمع بالكلية عالم الاسلام እንደ ማጥፋት ነው የሚቆጠረው በሙሉ አስራ እና ይሄን ነገር በጣም መጠንቀቅ አለብን። ልደት ማክበር በጣም ከባድ ነው። ስለዚህም ለዚህ ለህታችን አደጋ ላይ እንዳትወድቅ ይሄን ነገር መነገር አለብሽ። በነገራችን ላይ አሁን አህባሾች ረሱል ሰለላሁ ዐለይሂ ወሰለም ወሊድ እናደርጋለን ይያሉ ሽር ጉድ ከማድረታቸው በተጨማሪ ሚሊና ማዳራሽ ለመግዣ ፍራንክ እየሸጡ ነው ወዘተም ይባል ወደ ሰማን። አላሁ አክበር። ለነገሩ እነሱ አብዱላህ አልሐረሪ የሞተበት እና የተወለደበት ድምቀን ለጉድ ነው የሚከበረው። ይሄ ምን የሚያስደንቅ ነገር አይደለም። المهم خير ان شاء الله طياقيش اندملس كل استصفى ادرغالو السلام عليكم مايك يا زاهي استاذ مايك ني كانو سماله استاذ هنا استاذ ينيا لسمام دي والله اوكي استاذ يني طياقي انا كزي بفيت انتس مغبن بتملكته نو ለእናንተ የአይሁዳውያን አይሁድና ክርስቲያን ያረደውን ለሙስሊሞቹ ተፈቅዷል የሚል ሐዲስ ፊት ሰምቻለሁ። ድሮ ነው የሰማሁት እና በቃ ይሄን ከሰማሁ በኋላ እኔ እንትን አሁን የሙስሊም ውጭ ስንበላ ለምሳሌ ማለት ነው እንትን የሬስቶራንቱን ጥራት ነው የምናየው። ለምሳሌ የሙስሊም ሬስቶራንት የክርስቲያን ሬስቶራንትን ቢኖር ብዙን ጊዜ ፎከስ አድርገን የምንበላው በቃ እንትኑን ነው የምግቡን ጥራት ነው። አሁን ለሙስሊሙ ጥራት ከሌለው የክርስቲያኑን እንበላለን። ይሄን አዲስ ከሰማን ጀምሮ ማለት ነው። እና እንዴት ነው ኡስታዝ እዚህ ጋር ተሳስተናል ወይስ አሁን ያለንበት አካባቢ አንዳንድ ጊዜ የሙስሊም ማን ነው የሙስሊም ሬስቶራንት ብዙ አይኖርም ወጣ ብለን ስንበላ እና ምግቡ ካልተመቸን የክርስቲያኖቹ ጋር ሄደን ቢስሚላህ እያልን እየበላን ነው እስካሁንና እንዴት ነው ይሄ ነገር? ትክክለን ወይ ኡስታዝ? እስከዛሬ ድረስ ገብቶታል ኡስታዝ ጥያቄ? አዎ እስከዛሬ እየበላን ነው አንዋሽም። ቢስሚላህ እያልን የምግቡን ጥራት ነው እኔ ፎከስ ባደረገው እስከዛሬ እርሱ ኡስታዝ። እና እንዴት ነው ያኛው ጥራት ካሌለው ካልተስማማኝ እንዴት ነው ዝም ብዬ ቢስሚላህ እያልኩ ልብላ ወይስ ምንድን ነው የሚሉኝ? እስቲ በዚህ ላይ ማይኩን ያዙት ማይክ ፍሬ جزاك الله. بسم الله الرحمن الرحيم. انا بطعم تساستاتشوال كاي سهتات نو طبعا سهتاتو كاي نو كاي سهتات بيبالا لا دي لو طبعا دي جنيا سهتات نو وصل كاي نتو دو كباد نو طبعا نهي نجر يحتاج يعني الى تعني اكثر ربما ايطوبيا لا يالو اهل السنة والجماعة وش من جزي ميملوني فتوى لي بدن بحكي على تدرج مسألة عنو بيين أو مجمته طب يا رجال له علوم تشنا دعات وش نجار عهون يا له تنقان يميلوا أي مسلمين يبقى على يميلوا أي مسلمين نجار جم بمجمع رياك كابلة عند زعر سناج تنش عقرار تونا بري مسلمين سهتا توجن كبارنو عندنا يا بمجمع ريا نزوا ثاني يوش ناتشو طبعا عهون يا له كريستيانو شو اللي ميتا أو تعملك يوش ناتشو يوث ثاني يوش نسجام بلاتا يفكرهم الله بجلس تناقرال من دون بجلس تناقرال وما أهل به لغير الله كالله تعالى سميت تكسب نجر ها هاي فكة بسلو يجلس على نجر ما مال النوم الله سبحانه وتعالى يا أيهود وشنا يا كريستيان وشنا سجان دم بلا فكرال يميل عند الله لكن يتم يشون أيهود وشنا يتم يشون نصارى وش سجان ودم بلا فكر هذا نميله راسوني شالا تايكينو قلتنا الله بقلس ولا تذكر مما ولا تأكل مما لم يذكر اسم الله عليها يا الله سم يا التوسابة اندات بلو ولا بقلس تناقرال የትኞቹን አይነት አይሁዶች ነው የሚለውን በጣም ዑለሞች በحث አድርገውታል እኔ ካየሁት መጽሐፍ ውስጥ በጣም ደስ ያለኝ መጽሐፍ ምንድነው አንደኛ دفعو إهام الاضطراب عن آيات الكتاب የሚለው የሼክ መሐመድ አልአሚን ሽንቂጣ ሐይሙላህ አስርገስ በሙሉ ስለዝነው ጥናት ያደረጉት እንደዚሁ በደንብ ደስ ያለኝ ደግሞ الشيخ احمد شاكي رحمه الله የግብጹ عالم ሳቸው عمدة التفسير عن الحافظ ابن كثير ميبالو لاي ابن كثير مصعفت الخصي عدرقو كتاش بكو دي صعفت بطعم دي السلال بحثاتو عالمين باتشورو بطعم كبار سهتاتنو خلال تنيا انيا مسلم وچكو بزمالكو مهاني اللبنم يا الله متين صلى الله عليه وسلم من دلنا يالوت الحلال بيين والحرام بيين فمن اتقى الشبعات فقد استبرأ لدينه وعرضه نو ማለት ሙስሊም ብዙ ጊዜ የሚሄደው ጠሪቀተ ኢህቲያጥ የጥንቃቄ መንገድ ነው ይዞ የሚሄደው ወላ ምሳኒ እኛ ሙስሊሞች እኛ ለምግብ ብዙ መጨነቅ የለብንም ጥሩ ምግብ መብላት አለብን በተቻላቅም ነገር ግን በሁለተኛ ደረጃ አንተ አስበው እስቲ طبعا እኛ ሙስሊም ያልሆኑ ወገኖቻችን ጋር ጥሩ ኑሮ መኖር አለብን ግን አንተ እዛ ስትበላ ሙስሊም ወገነ ሱብሃንአላህ በኢኮኖሚ ራሱ የመተባበር ግዴታ ማለብን ጥባን በጣም يعني ፈትዋ خطيرة ኢትዮጵያ ውስጥ የተሰጠ አደገኛ ፈትዋ ነው ብዬ ማለት እችላለሁ አወለን ሚናህ الشرعيه ከሐላልነቱ አንፃር ትኩረት ሳይደረግበት ዝም ብሎ ለምሳሌ ሳውዲ ላይ ያለው አትክባር ለማ ይፈቀድም ብሎ ነው የሚያምነው ብዙ ዑለሞች ማለት ነው ሚናህ الشرعيه ሁለተኛ ከኛ ከወባችን አንፃር እንደ ኢትዮጵያ ሙስሊሞች ሱብሃንአላህ አንዳንድ ሙስሊም ያልሆኑ ወገኖቻችን እንዴት ነው የሚጠሉት የሙስሊምን ስጋ ومع ذلك نحن نقول لا اله الا الله محمد رسول الله وندخل في مطعمهم وهذا المهم ان ኢትዮጵያ ላይ ከተሰጡ አደገኛ ፈትዋዎች ውስጥ እና ጥናት ያልተደረገባቸው ዑለሞቹ ትኩረት ያልሰጡት ብዬ ማምኑ ይሄ ነው በነገራችን ላይ አሁን ያሉት ዑለሞች ለምሳሌ እነ ዶክተር ጅላን እና መሰሎቹ እንደማይበቃ ፈትዋ ሰጥተዋል ይመስለኛል ኢትዮጵያ ውስጥ ያለው አሁን ለምሳሌ ሐራም መሆኑን ባንድ ዶክተር አስተውሳለሁ ይመስለኛል ኢትዮጵያ አካባቢ ላይ እርግጠኛ ከሆንኩኝ አይመስለኝም አሁን አሁን አሁን ያሉት ዑለሞች እንደዛ አይነት የሚሉ አይመስለኝም ከጥናትም አንፃር ጥሩ የተሻለ መጽሐፍም እየገባ ስለሆነ በአሁን ሰዓት አልሙሂም አየንካን ምንም ይሁን ስህተት ነበር አስተግፊሩላህ አላህ ሱብሃነሁ ወተዓላ ይቅርታ ጠይቅ ወላ ተዑድ ወለዚህ ነገር ግን አትመለስ ወላሁ አዕለም ሲ ዘማል ድምሴ ኡስታዝ ቅድም የጠየቅኩት ጥያቄ ላይ በትክክል ገብቶኛል አንድ ተጨማሪ ልክ እዛው የሐጂ ነገር ላይ የረሳሁት ነገር ስላለ ኦፍ አድርጉልኝና እንደገና እሱን ለመጠየቅ ብዬ ነው። ይሄ ኡስታዝ ይሰሙኛል አለ። የመጀመሪያው ጥያቄ በትክክል ገብቶኛል። ሁለተኛው እዛ በሐጅ የነበርን ጊዜ በ1900 ማለቴ በፈረንጅ አቆጣጠር 94 ላይ ነበረ። በሚና አካባቢ በሸይጣን ላይ ድንጋይ በሚጣልበት ጊዜ ብዙ ሰው አልቋል በዛ ዓመተ ምሕረት እና ልክ ሰዎቹ የማለቅ ጉዳይ አንስተው እዛው እኛ የነበርንበት አካባቢ ሲያወሩ ሰዎች እዚህ እኮ ሀጂ መጥቶ የሞተ ሰው በቀጥታ ጀና ነው የሚገባው ብለው ሲያወሩ ሰማኋቸው። እና በዛን ጊዜ ቅድም እንግዲህ እንደተናገርኩት እኔ ይሄን ያህል እንትኑ ላላቅም። በኋላ በዛን ጊዜ ልክ እንደዛ ሲሉ አይ እኔ ወደ ሀገሬ መመለስ ፈልጋለሁ፣ እዚህ መሞት አልፈልግም ስል አንተ ከፈርክ ብለው ሲሉኝ እና በጣም ቆይቷል እንግዲህ ያው 18 ዓመት በላይ ነው። አሳሰበኝ ይሄ ነገር ምን ያህል ነው ትክክል፣ እና እንደዛ የሚል ሰውስ ከፈርክ ተብሎ እንትን ሊባል ይቻላል ወይ? በዚህ ላይ ያሉትን አስተያየት ሊሰጡኝ በጣም ቀበላለሁ። ጀዛ አኩል ከሪም ያ ኡስታዝ ማይክ ፍሪ። ብስምላህ ራህማን ራሒም። የወንድማችን ጥያቄ ጥሩ ጥያቄ ነው። በመጀመሪያ ደረጃ እዛ በሸይጣን ላይ አይደለም ድንጋይ የሚወረወረው፣ እዛ አካባቢ ላይ ማለት እዛ ቦታ ላይ ሸይጣን ስላለ ያን ሸይጣኑ አይደለም የሚወረወረው። በመጀመሪያ ደረጃ ይሄ የተጀመረበት ምክንያት ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን እስማኤልን ሊያርዱት ሲወስዱት ሸይጣን ይከታተላቸው ነበር። አተዝበሑ ወለደከ ልጅህ ልታርድ ነው ይላቸዋል። ወረወሩት ጀምረተል አቀባ ጀምረተል ኡላ ላይ ተከተላቸውና ጀምረተል ውስጣ የሚባለው አካባቢ ላይ ሲመጣ አተዝበሑ ወለደክ ልጅህ ልታርድ ነው ይወረውሩታል። መጨረሻም ላይ ሲደርስ አተዝበሑ ወለደክ ልጅህ ልታርድ ነው ይወረውሩታል። بسم الله السمال يا جماعة السمال الطرو ان الله سبحانه وتعالى يعني حج سنة سرعة لي اندي كان اونا الززا لمن مسالات شوية عن دنيا الله سبحانه وتعالى ذكر يدرق بطال اقامته مشاعر الله دين قول ستو ارور من اجاز الركنو الله اكبر نوم متنو مالنو بولا التنيا درجة رمز لمنابزة الشيطان ሸይጣንን በዚህ መልኩ ነው ሙናበዛ የማደርገው እንጂ እርሱን ወላ አላደርግም ይልክ ልክ ለአላህ ቃል ኪዳን እንደመግባት ነው የሚቆጠረው። ሸዓኢር ነው እንጂ እዛ ቦታ ላይ ሸይጣን ስላለ ሸይጣንን እየደበደብን አይደለም ማለት ነው። አንዱ ከዛ አንፃር ነው። ሁለተኛ የዛኔ ብዙ ሰው ሙቶ ነበር ነው። ሰዎች ምን አሉ? እዚህ የሞተ ሰው እድለኛ ነው ሲሉ ኧረ እኔ አገሬ መግባት እፈልጋለሁ ማለት መሞት አልፈልግም እዚህ ቦታ ላይ ስል ከፍርሃል አሉኝ ነው። በመጀመሪያ አሐጅ ስራ ላይ ስል መሞት አንድ ሰሐቢ ነበር قال الرسول صلى الله عليه واله وسلم في حق الرجل الذي وقشت ناقته حج ስራ ላይ ያለ ከግመሉ ላይ ወድቆ አንገቱ ተሰብሮ የሞተ ሰው ነበር። ከዛ ምን አለ አላህ ነብዩ ሰለላሁ ዐለይሂ ወሰለም እንዳለ እስከ ኢህራሙ ቅበሩት ምንም ነገር ሳታደርጉ فإنه يبعث يوم القيامة ملبيا የቂያማ ቀን ሲቀሰቀስ እንደዚሁ ለበይክ እያለ ነው የሚነሳው ነው። ከፍርሃል የሚለው ያው ማለት መክፈር እንኳን የሚለው ጋር የሚያደርስ ነገር የለውም። ይሄ ኢንሻአላህ ሰው ልጅ በተፈጥሮ ሞትን ይጠላል ተባለ። ነገር ግን እነዛ ሰዎች ምናልባት ኸይር ስራችን ላይ ያለ መሞት እንፈልጋለን ዙሪያ ላይ ችግር የለውም ይሉ ይችላሉ። የሰው ልጅ ኢማን ደግሞ የተለያየ ነው ማለት ነው። والله اعلم ያ ማለት ግን ያው ማለት ሰዎች ሱብሃንአላህ ነበር ሞት ፈልገው የሚወጡ ነበር አይደለ? ከሰሃቦቹ በጣም ኢማናቸው ከፍ ያለው ማለት መሞት ፈልጋሉ። እዛ ቦታ ላይ ሄደው በጀሃድ ላይ በአላህ Subhanahu Wa Ta'ala መንገድ ላይ ደፋ ቀና ሲሉ ደማቸውም አጥንታቸውም ስጋቸውም በአላህ መንገድ ላይ ሁሉ ነገራቸው እንዲያልቅ ፈልገው የሚሄዱ አሉ። ያ ማለት እነዛኞቹ ይከፍራሉ ማለት አይደለም አሉ። والله اعلم ማይከዝ እኔ ደሞ አሁን ፍሪዝ ታረግ ግዜ ይሄ ነገር ሆን ተብሎ ነው ይለቅ ነው ለበት ፖዝን ላረግ ነበር የኔ ተራ ሲደርሰው እንደ ፍሪዝ ነው ነው ይስማል። ኡስታዝ አንዳንድ የቅድሙ ጥያቄን ለደግሞ ብዬ ነው የኔ ጥያቄ በወንድ ልጅ ሀፍረተ ገላ ላይ ያለው ጸጉር በ40 ቀን ውስጥ ካልተላጨ 40 ቀን ካለፈው ሰውየው የመጀመሪያውን እንትን ከቆረጠው የሚቀጥለው እስኪደርስ ድረስ 40 ቀን ካለፈው ሸይጣን በላዩ ላይ ይቀመጥበታል የሚል ሐዲስ አለ ወይ? ይሄ ሐዲስ ሰሂህ ነው ወይ? ሰምተውኝ ከሆነ አንዳንድ እሱ ስለዚህ ነገር ትንሽ ማብራሪያ እንዲሰጡኝ ነው። ቢስሚላሂ ራህማን ራሂም። ወንድማችን ጥያቄ ጥሩ ጥያቄ ነው። በመጀመሪያ እሱ መጽዳት አለበት ጉያ ላይ ያለው ጸጉር። ነገር ግን እዛ ጉያ ላይ ያለው ጸጉር 40 ቀን ካለፈው ሸይጣን ይቀመጥበታል የሚል አለ። እንዴት ነው ነው? እኔ በመሰረቱ አላውቅም እንደዚህ አይነት ሐዲስ እና የምታውቁ ካላችሁ አስተውሱኝ። እኔ የማውቀው 40 ቀን ማለፍ የለበትም። ስለ 40 ቀን ለወንድም ሆነ ለሴት ልጅ ጥፍሩን ሲቆረጥ እንደዚህ ጸጉሩን ሲያስወግድ፣ ሁለተኛ ሚመዋኒ እስቲጃበት ዱዓ ሰውየው ዱዓ አላህ ዘንድ እስቲጃባ እንዳያገኝም ከ40 ቀን ካለፈ የሚከለክል ነገር መሆኑንም የሚያሳይ መሆኑን የሚጠቁሙ ሐዲሶች አሉ። ነገር ግን ሸይጣን ይቀመጥበታል የሚል እኔስ ካሁን እንደዚህ አላስተውስም والله اعلم او لا يحضرني እንደዚህ የሰማችሁ ካላችሁ ኢንሻአላ መልስም ትሰጡናላችሁ ኢንሻአላ። እኔ ግን እንት ማለቱን አላውቅም። ይመጣ ከ40 ቀን ማለፍ የለበትም እና ማለት በየጊዜው ቢያጠፋው ጥሩ ነው። ይሄን ነገር ቢልስቡ በሳምንት ራሱን ተፈቅዶ ቢያደርግ በጣም እንደ ጥሩ ይወደድለታል። ያ ካልሆነ ግን እስከ መጨረሻ 40 ቀን ትልቅ ወሰን ነው። አላሁ አለ በጣም حرام ነው በሸሪዓው አይቻለም። ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጁዙ ሸዋሪባ ቀድሞ ቀመሳችሁን ቁረጡ ወአፉ ሉሃ ከታች ያለውን ደሞ አሊሃ ጽማችሁን አሳድጉ ብለዋል። ወኻሊፉ ሊሁ ማለት መጅሶችን ደሞ ተቃረኑ ስላሉ እርም ነው حرام ነው አላህ የከለከለው ነገር ነው። በጣም ሰዓቱ አጭር ስለሆነ እንጂ ማብራሪያ ያስፈልጋል ለሁለቱ ኢንሻአላህ እንትን እንስጣቸው እድል እንስጣቸውና እነሱን ሰምተን ሰናበታቸው። ሰዓት ከረፈለብህ እንግዲህ ማለሽ በቃ አብሽር መሄድ ይችላል። እኔ ባይሆን የቀድሙን ይሄ ስለ ክርስትና የክርስቲያን ስጋ ስለ መብላቱ አለ መብላቱ እሱ ላይ የሰጠኸው እንትን በጣም በኔ ሐሳብ ውስጥ የነበረው ነገር ነው እንትን ያልከው። ምክንያቱም እኔ ከዛሬ ከ20 አመት ከምና ከ25 አመት በፊት አዲስ አበባ ያለው እንዳልከው እንደ ጥቅጥቅ መከራከሪያ ነገር ሆኖ የነበረው ብሉ የሚለው ወገን አንድ ነው መብላት አይቻልም የሚለው ወገን ደግሞ ሌላ ወገን ነው። ዛሬ ላይ ደግሞ ሆነ ስናየው ያው ያኔ አይቻልም ሲለው የነበረው ወገን ማለት ይቻላል ሲለው የነበረው እንደማይቻል ሆኖ እንትስ እሱ ነገር በደም ስላባራልኝ ጀዛከላ ይሄን ነገር ነው እንትልል ፈልጌ የነበረው። በተረፈ ማሻአላህ አላህ ይጨምርልህ። أستاذ بسم الله الرحمن الرحيم. جزاك الله خير أبو محمد وبارك الله فيكم وجزاكم الله خير إن شاء الله بتمساس أي ساعة إن شاء الله. الله سبحانه وتعالى يمن الجناني الله يدرقن بسلام بدستة بعافينا بنصرنا بفتح الله يدرقن. بارك الله فيكم وجزاكم الله خير والسلام عليكم ورحمة الله وبركاته. لا تنسونا تكدوا عجهون دات رسولكم. السلام عليكم.